ጉዳይ ላይ እነኚህ ቡድኖች በተመለከተ አጠር ባለ መልኩ ቡድኑ መሐመድ ኢልያስ በሚባል ግለሰብ የተቋቋመ ነው رحمه الله በአሁን ሰዓት በጣም በአለም ላይ ብዙ ተከታይ ያለው ቡድን ነው በጣም እየተንቀሳቀሰ ያለ ቡድን ነው የራሱ የሆነ ዓላማ አለው የዳዕዋ መርህ አለው ንቃቶች ነጥቦች አሉ ዳዕዋ የሚያደርጉባቸው ከነዛ የዳዕዋ ርዕሶች መወጣ ማለት አይፈቀድም ይሄንን የኖረበት ሰው ያውቀዋል እነዚህ ሲፈቱ ሲታ የሚሏቸው ነገሮች አሉ ስድስት ባህሪዎች መጀመሪያ ኡሱል ሲታ ነበር የሚባሉት ቡድኑ መጀመሪያ እንደተቋቋመ ስድስቱ መሰረቶች ነበር የሚባሉ እና ትችት ሲበዛባቸው እንዴት ከአርካኑል ኢማን እና ከአርካኑል ኢስላም ጋር ታመሳስላላችሁ የሚል ትችት ሲመጣባቸው ወደ ከኡሱል ሲታ ወደ ሲፈቱ ሲታ ቀየሯቸው ለማንኛውም የዛ ቡድን አባል የሆነ ሰው ዳዕዋው ሊሽከረከር የሚገባው በእነዚህ ስድስት ነጥቦች ብቻ ነው ዋና መሰረት ነው እነሱ ምን ምናቸው አንደኛ تحقيق الكلمة الطيبة لا إله إلا الله اتشم ملكة من ذكر لا إله إلا الله تحقيق ما درق ما رقاقت بك من دنو تحقيق ما رقيت انديت نو سبال من دنو كابراروت من إلالو يخراج اليقين الفاسد على الأشياء وإدخال اليقين الصحيح على ذات الله أنه لا خالق إلا الله ولا رازق إلا الله ولا مدبر إلا الله بل باش نستعلم አመለካከት በነገራቶች ላይ ማለት ያለንን መተማመን ከልባችን ውስጥ አውጥተን ልባችን ውስጥ ጥርት ያለን እምነት ማስገባት በአላህ ዳት ላይ ይላል አላህ ምንድነው ብለን ነው ማምናምን አንሁ ላ ኻሊቀ ኢላላህ ከአላህ ሌላ ፈጣሪ የለም ከአላህ ሌላ ራዚቅ የለም ከአላህ ሌላ ዓለምን የሚያስተናብር የለም አላህ በጀማዓ ሶላት እንድንሰግድ ያደረገን አላህ ነው እንደዚህ እንድንሆን ያደረገን አላህ ነው ይሄን እንድንሰራ ያደረገን አላህ ነው ይያሉ ሩቡቢያውን ፓርት ብቻ ነው የሚነኩት የሚያስተምሩት ይሄ ማንኛውም ሰው ሙስሊም የሚሆን ካፊር በተፈጥሮ የሚያውቀው ማለት حتى ان ابو جهل انكو الله نبي صلى الله عليه وسلم ولئن سالتهم من خلقهم ليقولن الله ما ني فطره بتلاشوا الله نو يلوحل بلوا ይሄንን ነው የሚያስተምሩት لا اله الا الله معناው እነሱ ዘንድ ይሄ ነው የመጀመሪያው ይሄ ነው ይሄንን تحقيق ما درك ትልቁ የዳዕዋ ጋያቸው ግባቸው ምንድነው የአላህን ዓዘማ ታላቅነት ልብ ውስጥ ማስገባት ነው ادخالو عظمه የአላህን ታላቅነት ልብ ውስጥ ማስገባት የአላህን ታላቅነት ማወቅ አላህን መፍራት አላህን ማክበር እንዲሁም በዱንያ ላይ ከመንጠልጠል ልብን ዱንያ ላይ መስሁል ከማድረግ መቁረጥ ስለዲን ብቻ ማሰብ ስለ ኹሩጅ ሰቢልላህ ብቻ ማሰብ ሰዎችን ከመቃሂ እንዲሁም ከመጥፎ ቦታዎች ከመጠጥ ቦታዎች ወደ መስጊድ ማምጣት ማስገባት ይሄ ነው ትልቁ ግባቸው አላማቸው ሰውን ከመጥፎ ቦታ ወደ መስጊድ ማምጣት አይጠላም ይሄ ጥሩ ነገር ነው ግን ይሄንን ስላደረጉ ብለን ቡድኑ ሙሉ በሙሉ ደግሞ ልንቀበለውና ልናደንቀው አንችልም ኢብኑ ተይሚያ ረሂመሁላህ ምን ብለዋል አንድም በታሪክ ባጢልን ብቻ ይዞ የተነሳ ተከተሉ ይብሉ የተነሳ ሰው የለም አታገኙም በታሪክ ባጢልን ብቻ ውሸትን ጥፋትን ጥመትን ብቻ ይዞ ኑ ተከተሉኝ ያለ ሰው አይገኝም በምንድነው ጥሪ የሚያደርጉት በማቀላቀል ነው ሐቅና ባጢልን ይያደባለቁ በሐቅተን ባጢልን ሰው እንዲቀበልን በማድረግ ነው እና እንደዚህ አይነት ሐቆች ሊኖሩ ይችላሉ ግን ያሉት ሐቆች ቀደም እንዳሉት ሼክ ፈውዛን አንዳንድ ጊዜ መጥፎ ተራቸው ሊበልጥ ይችላል አንዳንዴ ደግሞ ራስ እንዳይታይ የሚያደርገው ፍርክና ኩፍር ሊኖርበት ይችላል ሰውየው ወይም ቡድኑ ብለዋል ሁለተኛ ይላል ዋናው መሰረት መስከረከረ አስሶላቱ ዛቱ الخشوع والخضوع በخشوع የምትሰገድ ሶላትን ማግኘት በخشوع መስገድ ሶስተኛ العلم مع الذكر علم መማር ስለ ዲን ከዚክር ጋር ይላል ግን ይሄ علم እንደሞ ለሁለት ይከፍላል علم المسائل عنده مال عنده علم المسائل يقول ሁለተኛው ደግሞ علم الفضائل علم المسائل ما يفلقوا علم ይሄ عقيده ጉዳይ علموት እንደዚህ ነው እንደዛ ነው ይያሉ አስተያየት ይሰጡበት እንደዚህ ይደረግ እንደዛ ይደረግ እየተባለ ስለ ሽርክ ጉዳይ ማለት ስለ ተውሂድ ጉዳይ سلا بدعة قدي سلا سنة قدي بتلي دقمو من يميبان لقرالة إنيا بخلاف أنقر بمذهب خلاف أنقر عم يميبان لقرالة بزابودن مرفوض سمال إيه يالا نقرن وشات عدلم بودنوك أرد ببلو سوشون شاك مادرق الشالة مفتش الشالة باقر عكيدا أنقر عم يميبان لقرالة باقر عكيدا مالت يزاك كبابي سو زاف يملك أبرم يملك جن يملك وأنا وإني على ما تم مسيرنا نوبك مسيرنا كذابوا على بما قصوا يكترنش كم ولا دعوة وطا إيمان لبوستي قبل بمن يمثلوا تال لك إلى اللي يهونا شاهي وستسكوار أدرقان كالان مثلنا إمام والي لك إمام والمادم وكذلك إيمانم تستنى وميقين يومي تاتانا وبدعوة سيواتانا دعوة لما درق خروج ما درق هي توداج نقرنا يتلل أي تلّم الله زونا النبي صلى الله عليه وسلم بلغوا عني ولو آية كاني عندي تنمان كتبهن أستمروا بلوات عدن هي قديتاي هنا نقرنا دعوة مدرك يوكو ما استمر اللبت أمر بالمعروف نهي عن المنكر قل بندزه نتو أكهيدا دلّم تنانتنا كحرام بوتها متو من ماوك قرآننا استكاكلو مكراتي ما يشل الله إن النبي صلى الله عليه وسلم من إنا من إندهن وليته ماوك سلا توحيد سلا شركة ما وقتوا نديت بلونه دعوة لا درج مني وتو مما رنتتو سلا دينه قراءة ما قرأت انتتو دعوة ما دامت انتتو استبان دك زي داعي لهون هيت الرش نبي صلى الله عليه وسلم هنا كهيدا الهدوم مجمرا ما استمرنا كذابوا هلا كاستمروا بهلانه لمعاذ بن جبل رضي الله عنه ليه من سيلك من دنا درب بمن دعوة دنا درج الله شو كاستمروا بهلانه دعوة دنا درج لكم الشيء الذي بسسته عن جبا نتبوه شو بتشازر زرنا نلف كذا قتلو سوستنيا ونايا نادا ولتنيا العلم مع الذكر سوستنيا ونو سوستنيا العلم مع الذكر أرادتنيا إكرام المسلم مسلم مكبر أمستنيا تصحيح النية ويم إخلاص شرع الله الله ترت مدرج سدستنيا نايمة الرشاو النفر في سبيل الله أو الخروج للدعوة في سبيل الله على منهج التبليغ دعوة لما درج موتاس من قساكس براسات شو يدعوة مرهنا بروغرام وكد مسارتنا كزيوج كزي بروغرام عندر مجا ودا فيت ودا هلا ودا قرا ودا كان يميل سو اي كاردن الميو يبارغ اي فكر اللسن نياتون مهي اكهير يبلاشا لمستالي بتعام شلا ميلو بتي دعوة رئيس علموشم يتشبات شو ليت قالوا باتشي قالوا بس وان من يوم مكنيات شرك فشرك تحذير سلام ما يدرقون شركا بمقاوم لنا ولا توحير تري بمادرق بيدعا بمقاوم لك دعوة سلام ما يدرقون وان من يوم شقرات شو مالك بزابر نصدون اسكي عندسو اسكي موكري شاك محمد بن عبد الوهاب كتاب وصول الثلاثة نيزو ويم كتاب التوحيد نيزو ويم هين إرشاد كتاب نيزو اسكي سلا شرك الناقر اللي بليكو بفزتو ما يفكر الله بفزتو بزين قديم أن النتاشون ما وقنا مع الرقاقة تتشالن جيقنا سما تشوتي النسا كاهي لدينا الإسلام المشارع سوا يوددم النسو سنت عقراء قوارتو يهدو سنت بيتسب نبرتاشون تلو يهدو حتى سراتشون قوارتو يهدو لله بلو انديت لبالا يقبر انديه للدرق يميقبو عقر تتلو نبرت تتلو لكيربت يميقبو وانا ودعوة الزوا عقرات شو تلو تمثو توحيدا سلا شرك من ناقر انت توت من يادر قلب ليلة وقلت إليه باللفة اقتصاد في سنة خير من اجتهاد في بدع اندالوس عبد الله بن مسعود رضي الله عنه انا بزونا قروت شالو ازيو صفة الستة ولا يراسو من لست بنن قوي اندازي هادر قو بس بسنة تبوت دين مقدبنا ما كابب كيف نيتدين اين الدليل دليل سبالة وصل لا إله إلا الله كحديث من كان آخر كلامه لا إله إلا الله دخل الجنة فلا علم الله إن قل لا يستوي الذين يعلمون والذين لا يعلمون بالولي لهم دليل لا متوش لهم قل أين التحديد بالنزي سدستنا تبوش ما قدف كيف متى نبي صلى الله عليه وسلم من دنياله ما الناس يتشبوا دنس عن متوت أو كفاس سبالة من كان على مثل ما أنا عليه وأصحابي بلوان እኔና ሷሃቦቼ ባለንበት ነገር ላይ ያለ ብለዋል። በእነዚህ ስድስት ነጥቦች ላይ ብቻ ነበሩ ሷሃቦቼ ነበሩ። በቃ ሐያታቸው ሙሉ የነብዩ ሰለላሁ ዐለይሂ ወሰለም እና የሷሃቦች ህይወት በእነዚህ ስድስት ነጥቦች ላይ ብቻ የተገደበ ነበር ለአደለም። ሹሙልይ ነው የነብዩ ሰለላሁ ዐለይሂ ወሰለም እና የሷሃቦች ህይወት ሁሉንም የዲን ክፍል የሚያካትት ነው እንጂ የተወሰኑ ነጥቦችን ብቻ ነጥሎ የሚንቀሳቀስ አይደለም። እዚህ ላይ አንድ ጥያቄ ሊነሳ ይችላል። አህሉ ሱና ወልጀማዓ በራሱ ሁሌ ተውሂድ ተውሂድ፣ ሁሌ ቢድዓና ሽርክ በማለቱ ይሄ አባባሉ በእነዚህ ነጥቦች ላይ ብቻ ተገድቦ የሚንቀሳቀስ አያስመስልበትም ወይ ሊባል ይችላል። ላ ሊመስለው ይችላል፣ ለሚመስለው ሰው ሊመስለው ይችላል። ግን ሐቂቃው እንደዛ አይደለም። አህሉ ሱና ወልጀማዓዎች እነዚህ ነጥቦች በዋነኝነት ትምህርት ሊሰጥባቸው የሚገቡ ኪታብ ሊጻፍባቸው የሚገቡ ዳዕዋ ሊደረግባቸው የሚገቡ ርዕሶች ናቸው ነው እንጂ ከነዚህ ውጪ ሌላው ነገር አይን ነገር አይደለም። لذلك የሁሉንም ዑለሞች ታሪክ ማየት እንችላለን። የድሮዎችንም ያሁኖችንም በተውሂድ ዙሪያ ኪታብ እንደሚጽፉ ሁሉ በፊቂህ ዙሪያ ኪታብ ይጽፋሉ፣ በሌሎችም ርዕሶች ዙሪያ ኪታብ ይጽፋሉ፣ በተፍሲር ዙሪያ ኪታብ ይጽፋሉ። ዳዕዋም ሲያደርጉ ሲያቀሩም የተውሂድ ኪታብ ያቀራሉ፣ የፊቂህ ኪታብ ያቀራሉ፣ የተፍሲር ኪታብ ያቀራሉ፣ የሐዲስ ኪታብ ያቀራሉ፣ የቋንቋ ኪታብ ያቀራሉ። ለዲን አልኢስላም የሚጠቅሙ የሆኑ ነገሮች በሙሉ ያስተምራሉ፣ ያቀራሉ። አይገደቡም። ግን ማበላለጥ ላይ ሲመጡ ቅድሚያ ሊሰጥ የሚገባው የሁሉም ነብያቶች ዳዕዋ የነበረው ተውሂድ ነው፣ ሽርክን ማጥፋት ነው የሚቀድመው። ይሄ ነው እንጂ አህሉ ሱና ወልጀማዓዎች በእነዚህ ነጥቦች ብቻ ተገድበው የሚንቀሳቀሱ አይደለም። አንገደብምም። ይሄን ካደረገማ አንድ ሰው አህሉ ሱና ወልጀማዓ ነኝ ብሎ ተውሂድ እንጂ ሌላ ነገር አያስፈልግም የሚል ከሆነ ተውሂድ እንጂ ሶላት አያስፈልግም፣ ተውሂድ እንጂ ጾም አያስፈልግም፣ ተውሂድ እንጂ ሐጅ አያስፈልግም፣ ተውሂድ እንጂ ለዳዕዋ ብሎ መውጣት አያስፈልግም ካለ ይሄ ሰውዬ እንኳን አህሉ ሱና ብሎ እንደው በመንሀጅ ደረጃ ስላለበት ሁኔታ ይቅርና ሙስሊም ስለመሆኑ ራሱ መጣራት ያስፈልገዋል። ሙስሊም ስለመሆኑ ራሱ በእርግጥ አህሉ ሱና ወልጀማዓ የሚለው ራሱ ኢስላም የሚለውን ነገር ነው የሚገልጸው። እንኳን እንዲህ በስም ደረጃ አህሉ ሱና ነኝ አይደለም እያሉ ማለትን ይቅርና እውነት ሙስሊም ነኝ ወይስ አይደለሁም የሚለው እሱ ራሱ ጥያቄ ውስጥ ያስገባዋል ማለት ነው። ይሄን ስል ግን አህሉ ሱና ወልጀማዓና አህሉ ሱና የሚለውና ኢስላም የሚለው ነገር የተለያዩ ነገሮች ናቸው ለማለት ፈልጌ አይደለም። በቀጥታ የሰውየው ሙስሊምነት ራሱ መጣራት የሚያስፈልግበት ነገር ነው። እንዲህ አይነቱን አባባል ማለት ቅድሚያ ሊሰጥ ይገባል ለተውሂድ ነው የሚባለው እንጂ ከተውሂድ ውጭ ያለው ነገር አያስፈልግም ላ ለምሳሌ አንድ ሰው ሽርክ እየሰራ ሶላትም የማይሰግድ የሆነ ሰው ሽርክ አትስራ ነው እንጂ የምንለው ሶላት ስገድ አንለውም ይባላል አይባልም? ሽርኩን እስኪተው ድረስ በሶላት አናዘውም ይባላል አይባልም? ይሄን ሰውዬ ዳዕዋ የምናደርግለት ሽርኩንም አትስራ ሶላትም ስገድ ዳዕዋ ስናደርግለት ግን ሐታ አንተ ሶላት እየሰገድክ ሽርክ የምትሰራ ከሆነ ሶላቱ ግን ሊጠቅመው እንደማይችል እንነግረዋለን። ይሄ ነው ተውሂድ ማስቀደም ማለት እንጂ ሌሎቹን ዳዕዋዎች እፍና አድርጎ ረግጦ ይዞ ጭራሽ እንደው ምንም እንዳይነሱ ስማቸው እንዳይነሱ አድርጎ ስለ ተውሂድ ብቻ መናገር አይደለም። ይሄ ልብ ሊባልበት የሚገባ ነገር ነው። የነቢዩ ሰለላሁ ዐለይሂ ወሰለም ዘመንና የኛ ዘመን በተወሰነ መልኩ የሚለያይበታል። በተለይ ሶላት ከመታወጁ በፊት የነበረው ዘመን ነቢዩ ሰለላሁ ዐለይሂ ወሰለም ሶላት ከመታወጁ በፊት ለአስር ዓመት ያህል ያለ ሶላትና ያለ ሌሎች ዒባዳዎች ነበር ወደ ተውሂድ ዳዕዋ ሲያደርጉ የነበረው። ዛሬ ግን እኛ እንደዛ አይደለም አካሄዳችን። ሶላት ይቅር፣ ሐጅ ይቅር፣ ሌላውን እንተወውና ሽርክም የሚሰራን ሶላትም የማይሰግድን ሰው ስለ ሶላቱ መጀመሪያ አንነግረውም። መጀመሪያ ሽርኩን ነግረ ነው ሽርኩን ሲተው ከዚያ በኋላ ስለ ሶላት ዳዕዋ እናደርግለትም አይደለም ይባል። ያኔ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን በነዛ አስር ዓመቶቹ ሶላት አልታወጀም ነበር፣ ሶላት የለም ነበር። ከአስሮቹ ዓመቶች በኋላ እሺ ዳዕዋ ሲያደርጉ ሽርክን እያስተማሩ አንድ ሰው ሽርክን ከተወ በኋላ ነበር ሶላት ሲነግሩት የነበረው። ላ ስለ ዲኒ አስተምራች አስተምረኝ ሲላቸው ምንድን ነበር የሚሉት? አሽሀዱ አን ላ ኢላሀ ኢላላህ ስላለ ወአነ ሙሐመደን ረሱሉላህ ወቱቂመ ሶላህ ወቱእቲየ ዘካህ وتصوم رمضان وتحج البيت إن استطعت إليه سبيلا يالو كلنا منبر سيستمر ينبر إنجي ليلو يكرنا توحيدنا ينقرنا بالتان دو ليلو باي السران إيان لمالة هي لمالة لالفلق ما برارات لفلقينو لذاري زيلين ناقوم اللن قطع إن شاء الله عندنا زهنس فرقة وسبورنوت نبي صلى الله عليه وسلم ودفيت عندما يكففلوا ينقروا الشو سباه لتبورنوت تقبال ويستيقبهم عندهم دقم سلفي مبال شفرين ينت بودنين ينتي هنا ويستيقبهم من ملون بس أسيون أننا قربت اللن هذا وصلى الله وسلم على نبينا محمد.